ምዕራፍ 3 ክፍል 2 ምጣኔና ምት። ምት ለስነ ግጥም አይቀሬና ዋነኛ ባህሪ መሆኑን ለማስገንዘብ ክሌንዝ ብሩክስና ሮበርት ፔን ዋረን በቀዳሚነት የጠቀሱት ተፈጥሯዊና በዕለት ተዕለት እንቅስቃሴያችን ይበልጡኑ ደግሞ በውስጣችን የሚገኝ መሆኑን ነው። ምት በእርግጥ የህይወት መሰረታዊ ባህሪ ነው። በራሳችን ሰውነት ውስጥ በተደጋጋሚነት የሚኖርና በውልም የምናውቀው ሲሆን በልብ አመታታችን፣ ባተነፋፈሳችንና ባረማመዳችን ላይ ይታያል። ስለ ነባራዊ ዓለም ያለን ግንዛቤ ከወቅቶች፣ ከቀንና ሌሊት እንዲሁም ከብርሃንና ጨለማ መፈራረቅ ጋር የተያዘ መሆኑ ብዙ ጊዜ ይጠቀሳል። ምት ከብዙ አይነት መሰረታዊ ሂደቶች ጋር ከመቆራኘቱ በተጨማሪ ከራራ ለሆኑ ስሜቶች መግለጫ ሊሆን ይችላል። ይህ በተፈጥሮ በህይወታዊ እንቅስቃሴዎች የሚታይ ባህሪ በስነ ግጥም ውስጥ ያለው ተፈላጊነትና አይቀሬነት በተደጋጋሚ የሚነገርለት ነው። ምት ለስነ ግጥም እንደ ልብ ትርታ ልዩ ህይወትን የሚሰጥ ነው መባሉም ከዚሁ አይቀሬነቱ የተነሳ መሆኑ ግልጽ ነው። ይህ የልብ ትርታ ያህል ተፈላጊነት የተሰጠው የስነ ግጥም ባህሪ የሚከሰተው በሐረጎችና በስንኞች ውስጥ የሚገኙት ቀለሞች በሚኖራቸው ምጣኔ ወይም ልክ ነው። ግጥም በተመጠኑና የተወሰነ ልክ ባላቸው መስመሮች የሚቀመር ሲሆን እያንዳንዱ መስመር ስንኝ በመባል ይታወቃል። እያንዳንዱ ስንኝ ደግሞ የተወሰነ ምጣኔ ባላቸው ሐረጎች ይከፈላል። ሐረግ በአንድ ትንፋሽ የሚነበብና የተወሰኑ ቀለማትን የያዘ የቃላት ስብስብ ሲሆን ቀለም ተነባቢና አናባቢ በአንድነት ማለት ነው። ምጣኔ ደግሞ የሐረግና የቀለማት መጠን የሚወሰንበት ልክ ሲሆን ለግጥሙ ምት መጠበቅ ከፍተኛ ድርሻ ያለው ነው። ምት በስነ ግጥም በተመጠነ ድምጽ የቃላት ወይም የሐረጎች ድግግምና ሚዛናዊ የሐረጎችና የስንኞች ቅንብር የሚፈጠር በተወሰነ ጊዜ መጠን የሚባል ነው። በአጠቃላይ ምት የሚገኘው በሐረጋቱና በስንኞች ያሉት ቀለሞች ባላቸው ምጣኔ ነው። ምጣኔው ከተዛባ ምቱም የተዛባ ይሆናል። ምቱ የተዛባ ከሆነ ደግሞ በስነ ግጥም የሚፈለገው ዜማ ወይም ሙዚቃዊ ቃና አይገኝም። የአንድ ግጥም ምት የተስተካከለ ነው ሲባል አንዱን ሐረግ ለማለት ወይም ለማንበብ የሚፈጀው ጊዜ ተከትሎት የሚመጣውን ለማለት ወይም ለማንበብ ከሚወስደው ጊዜ ጋር እኩል ነው ማለት ነው። ይህ እኩልነት ወይም የጠበቀ ተመጣጣኝነት በጉልህ ለእዝነ ህሊና መሰማት ይኖርበታል። አንዱ ሐረግ ተብሎ ከትንሽ እረፍት ወይም ቆምታ በኋላ ተከታዩ ሲቀጠል የሚፈጠረው የአነባበብ ተከታታይነት ምቱን የጠበቀ ከሆነ ዜማውም ሙዚቃዊ ቃናን ጠብቆ ይጓዛል። ይህ ደግሞ በፈንታው የግጥሙን ስሜት ነኪነትና ኪናዊ ግመችነት ያስገኛል። ግጥሙ አጭርም ይሁን ረዥም ይህንን መንገድ ተከትሎ መሄድ ይኖርበታል። ከዚህ ውጪ ማለትም ከምጣኔው በጠበቀ ምቱና ከሙዚቃ ቃናው ካፈነገጠ የስነ ግጥምነቱ ዋነኛ ባህሪ ቀረ ማለት ነው። እስካሁን የተነሱትን ባህሪያት እስኪ በጥቂት ምሳሌዎች እንመልከታቸው። አንበሳ ነው ጀግና፣ ቁጣው አስበርጋጊ፣ የነጻነት አርማ፣ የድል ፋና ወጊ። ይህ ግጥም ሁለት ስንኞችና አራት ሐረጎች አሉት። እያንዳንዱ ስንኝ ሁለት ሁለት ሐረጎችን ይዟል። ስንኝ አንድ አንበሳ ነው ጀግና፣ ቁጣው አስበርጋጊ። ሐረግ አንድ አንበሳ ነው ጀግና። ሐረግ ሁለት ቁጣው አስበርጋጊ። ስንኝ ሁለት የነጻነት አርማ፣ የድል ፋና ወጊ። ሐረግ አንድ የነጻነት አርማ፣ ሐረግ ሁለት የድል ፋና ወጊ። በዚህ ግጥም ያሉትን ሐረጎች ለማንበብ የሚፈጀው የጊዜ መጠን እኩል ነው። አንበሳ ነው ጀግና የሚለው የመጀመሪያ ሐረግ በአንድ ትንፋሽ ከተባለ ወይም ከተነበበ በኋላ ለአመል ያህል ቆም ይባልና የስንኙ ሁለተኛው ሐረግ ቁጣው አስበርጋጊ የሚለው ይቀጠላል። አሁንም ለአመል ያህል ትንሽ ቆም ተብሎ የሁለተኛው ስንኝ የመጀመሪያው ሐረግ የነጻነት አርማ የሚለው በአንድ ትንፋሽ ይነበባል። ከትንሽ ቆምታ በኋላ የድል ፋና ወጊ የሚለው የግጥሙ አራተኛ ሐረግ በተመሳሳዩ ይቀጥላል። እንግዲህ በግጥሙ ያሉት አራት ሐረጎች በተከታታይ ሚዛናዊ በሆነ የአነባበብ ስልት ሲባሉ የቀለማቱ ምጣኔ እኩል ወይም ተመጣጣኝ በመሆኑ ምት በመፍጠር ለግጥሙ ዜማ ወይም ሙዚቃዊ ቃና ይሰጡታል። የቀለማቱ ምጣኔም የሚከተለውን ይመስላል። አንበሳ ነው ጀግና፣ ቁጣው አስበርጋጊ፣ እዚህ ስቴትመንት ላይ ወይም እዚህ ሰነኝ ላይ ከላይ ራይት የተደረገባቸው አሉ። ራይት ያልተደረገባቸው ፊደላት ን አንበሳ ሚለው ላይ ን፣ ነው ሚለው ላይ ደግሞ ው፣ ግም አል ጀግና ሚለው ላይ ግ አልተደረገበትም፣ ቁጣው ሚለው ላይ ው አልተደረገበትም፣ አስበርጋጊ ሚለው ላይ ስና ር አልተደረገባቸውም። የነጻነት አርማ የድልፋናው ጊ፣ እዚህ ላይ ደግሞ የነጻነት ከሚለው ላይ ት አልተደረገባትም፣ አርማ ከሚለው ላይ ር አልተደረገባትም፣ የድል ከሚለው ላይ ላ አልተደረገባትም። እና ከጎን ከጎናቸው 6 በ6 6 በ6 የሚል ጽሑፍ ተቀምጧል ማለት ነው። እነዚህ እንደሚታየው ግጥሙ በሐረግ 6 በስንኝ 12 ቀለማት አሉት። ምልክት ያለባቸው የሚቆጠሩት ቀለሞች ሲሆኑ ምልክት ያለባቸው የማይቆጠሩት ናቸው። የመጀመሪያው ሐረግ 9 ሆሄያት 6 ቀለማት አሉት። 3ቱ ሳድስ ቀለማት ን፣ ው፣ ግ የማይቆጠሩ ናቸው። ሁለተኛው ሐረግ 9 ሆሄያት 6 ቀለማት ይዟል። 3ቱ ው፣ ስ፣ ር አይቆጠሩም። ስለዚህ ስንኙ በሁለቱ ሐረጎች እኩል 6 6 ቀለማት ስለያዘ ምጣኔው የተስተካከለ ሆኗል። ሁለተኛውንም ስንኝ ስንመለከት የመጀመሪያው ሐረግ 8 ሆሄያት 6 ቀለማት ነው ያዘው፣ ት፣ ር አይቆጠሩም። ሁለተኛው ደግሞ 7 ሆሄያት 6 ቀለማት አሉት፣ ለ አይቆጠርም። ይህ ግጥም እኩል በሆኑ ሐረጋትና ስንኞች የተሰራ ነው። በሁለቱም ስንኞች በሐረግ 6 በስንኝ 12 ቀለማት መኖራቸው ምጣኔው እኩል እንዲሆንና ግጥሙ የጠበቀ ምት እንዲኖረው አድርገዋል። በሐረጋቱና በስንኞቹ የሆሄ ወይም የፊደላት እኩል መሆን ወይም አለመሆን ለምጣኔው ዋና ጉዳይ አይደለም። የአንደኛው ስንኝ 18 የሁለተኛው ደግሞ 15 መሆናቸውን ያስተውሏል። የቀለም ቆጠራንና የምጣኔን ነገር በአንድ ሌላ ምሳሌ እንመልከተው። አላስገባም በይኝ መብራትሽን አጥፊ፣ የልብሽን መዝጊያ አጥብቀሽ ቆልፊ፣ ልመናዬን ስሚ እረፍት ያግኝ ልቤ፣ አልወድህም ብለሽ ሂጂ ካጠገቤ። እዚህ ላይ የመጀመሪያው ስንኝ ላይ 6 በ6 ቀጣዩ ላይ 5 በ5 ቀጣዩ ላይ 6 በ6 የመጨረሻውም ስንኝ ላይ 6 በ6 ተጽፏል። ይህ ግጥም አራት ስንኞችንና 8 ሐረጎችን የያዘ ነው። በአንደኛው ስንኝ 18 በሁለተኛው 17 በሶስተኛው 16 በአራተኛው 15 ሆሄያት ይገኛሉ። የቀለማቱን ብዛት ስንመለከት ደግሞ የመጀመሪያው ስንኝ በሐረግ 6 በስንኝ 12 ሁለተኛው በሐረግ 5 በስንኝ 10 ሶስተኛው በሐረግ 6 በስንኝ 12 አራተኛው በሐረግ 6 በስንኝ 12 አሏቸው። የግጥሙ ምጣኔ የተስተካከለ ነው። ምንም እንኳ ሁለተኛው ስንኝ ከቀሩት ስንኞች አንድ አይነት ምጣኔ ባይኖረውም ምቱን አያጣርሰውም። እንደየገጣሚው የአጻጻፍ ብልሃትና እንደሚከተለው የሥነ ግጥም ስልት ሐረጋትና ስንኞች ሊያጥሩና ሊረዝሙ ይችላሉ። አንዳንዱ ገጣሚ አጫጭር ስንኞችን ሲመርጥ፣ ሌላው ደግሞ ረጃጅሞቹን ይወዳል። ሁለቱንም በማደባለቅ የሚገጠሙም አሉ። ለአብነት ያህል ቀጥሎ ያለውን ግጥም እንይ። ቢራቢሮ ከአበባው ላይ ምን አይተሽ ነው ከቅጠሉ፣ ከቄጠማው ከለምለሙ ሰምረሽ አክፈሽ መመሰሉ፣ ለምንድን ነው ቢራቢሮ አበባሽ ከአበባው ሰምሮ፣ በጸደይ ከጸደይ ጋር ፈክቶ በርትቶ ተጥለቅልቆ ደርቶ፣ እንደ ጮራ ተንዠርግጎ በመንጸባረቅ ተንጣሎ፣ ጸደይ አክሎ ጸደይ መስሎ ውሎ ኋላ ቀኑ ሲመሽ፣ ፀሐይ ግን ግንባሯን ቀልብሳ ከጨለማ ክንፍ ስትሸሽ፣ ብርሃኗ በሌት ተዳፍኖ ዓይኗም ፈገግታዋም ሲሰንፍ፣ አዝርዕቱ ረጭ ብሎ ጸጋውን ከመልኩ ሲገፍ፣ አበባው ምድሩን ሲንተራስ ያፈር ጽዋ እረፍቱን ሲገድፍ፣ ቢራቢሮ ያንቺስ ሞገስ ለምንድን ነው አብሮ ሚረግፍ። የመጀመሪያው ስንኝ 8 በ8 ቀጣዩም እንደዛው 8 በ8 ሶስተኛው 4 በ4 ቀጥሎ 6 በ2 ቀጥሎም 6 በ2 ቀጣዩ ስንኝም 6 በ2 ከዛም 8 በ8 ከዛ 4 በ4 ከዛም 4 በ4 ከዛም 7 በ7 ከዛም 8 በ9 ከዛም 8 7 በ8 ከዛ 8 በ8 ከዛም 8 በ8 እዚ ረጅምና አጭር ስንኞች በመደባለቅ ገብተው እናገኛለን። የመጀመሪያዎቹ ሁለት ስንኞች ረዘም ያሉ ሲሆን ቀጥሎ የመጡት አራት ስንኞች አጠራጠር ያሉ ናቸው። ሰባተኛው ስንኝ ደግሞ ረጅም ነው። ከሱ ቀጥሎ የመጡት ስምንተኛውና ዘጠነኛው ደግሞ አጫጭሮች ሲሆኑ የቀሩት ረጃጅሞች ናቸው። በቀለም ምጣኔ ረገድም ልዩነቶች መኖራቸውን ይመለከቷል። 11ኛውና 12ኛው ስንኞች ምጣኔያቸው አልተስተካከለ በመሆኑ ምቱን ልል እንዲሆን አድርገውታል። ሌሎቹ ግን በተለያዩ ያሰነኛነት ስልቶች የተቀመሩ ይሆኑ እንጂ ምጣኔያቸው የተስተካከለና ምታቸው የጠበቀ ነው። የአንድ ግጥም ስንኞች ይርዘሙ የሚጠሩም ያሰነኛነት ስልቱም ይለፍ የግጥሙ ምጣኔና ምት የጠበቀና የተስተካከለ መሆኑ የማይቀር ነው። ምት በቀለማቱ መብዛት ማነስ፣ በስንኙ ማጠር መርዘም፣ ሰላላ መላላ አባጣ ጎባጣ ሲሆን ለንባብ ያዳግታል፣ ሲሰሙትም ለጆሮ ይቀፋል። ሀረጋቱ እኩል የቀለም ምጣኔ ከሌላቸው የምት መጣረ ሲፈጠርና የግጥሙ ሙዚቃዊ ቃና እየተዘበራረቀ ይሆናል። ተከታዩ ምሳሌ ይህንን የሚያሳይ ነው። አመለ ሸጋዋ ታናሼ የእናቴ ልጅ እህቴ ፈጥና ትደርሳለች ሁልጊዜ ስቸገር ከቤቴ የችግሬ ተካፋይ ዋና ሀብቴ እሷ ናት ነይ ባልኳት ቁጥር በፍጥነት ትመጣለች። የመጀመሪያው 9 በ6 ሁለተኛው ስንኝ 6 በ9 ሶስተኛው 6 በ6 አራተኛው 5 በ7 የነዚህ አራት ስንኞች ምጣኔ የተዛባ ነው። ሶስተኛው ስንኝ ብቻ ምጣኔው የተስተካከለ ሲሆን ሌሎቹ በየሐረጋቱ የያዟቸው ቀለማት ቁጥር የተለያየ በመሆኑ ተፈላጊው ምት ሊገኛል ቻለም። ስንኞቹ የተስተካከለ ምጣኔና የጠበቀ ምት እንዲኖራቸው በሚከተለው ሁኔታ ማሻሻል ይቻላል። አመለ ሸጋዋ የእናቴ ልጅ እቴ ፈጥና ትደርሳለች ስቸገር ከቤቴ ችግር ተካፋዬ ዋና ሀብቴ እሷ ነች በጠሯት ቁጥር ፈጥና ትመጣለች። የመጀመሪያው 6 በ6 ቀጣዩም 6 በ6 ሶስተኛውም እንደዛው የመጨረሻውም 6 በ6 የተስተካከሉት ስንኞች በሐረግ 6 በስንኝ ደግሞ 12 ቀለማት አሏቸው። የአይነቱ ምጣኔ የወል የሚባለው ነው። ምጣኔው በስንኝ 10 በሐረግ 5 ቀለማት ሲሆን ሰንጎ መገን በስንኝ 8 በሐረግ 4 ቀለማት ሲገኙ ደግሞ ቡሄ በሉ ይባላል። በአንድ ግጥም ውስጥ በተከታታይ ስንኞች ማብቂያ ላይ የአንድ አይነት ሆሄ ወይም ድምጽ ተከታትሎ መምጣት ለሚፈጠረው ምትና ዜማ አጋዥ ይሆናል። ይህ የሆሄዎች ተከታትሎ መምጣት ቤት መምታት ይባላል። አንድ ግጥም ቤት መታ የሚባለው በስንኞች መድረሻ ላይ ተመሳሳይ ሆሄዎች ሲመጡ ነው። ሰዎች የፈጸሙት ተግባርና ስራ ክብደቱ ግምቱ ተሰፍሮ ሲጣራ ማዕረግ ሲሰጠው ሲደለደል ቦታ ቅኔ ተቀመጠች አክሊል ተቀዳጅታ በጥበብ አዳራሽ በእውቀት መኖሪያ ቤት ሁሉንም የምታስንቅ ቅኔ ነች መቤት። በዚህ አርኬ ስድስት ስንኞች መኖራቸው ግልጽ ነው። በመጀመሪያዎቹ ሁለት ስንኞች ቤት የሚመታው በራ በሚቀጥሉት በታ በመጨረሻው ደግሞ በት ነው። ይህ የድምጾች ድግግም ለግጥሙ ሙዚቃዊ ቃና ለማስገኘትና ለመለካት አግዟል። በተጨማሪም ለግጥሙ አርኬ ወይም አንቀጽ ኃይል ሰጥቷል። ከጠበቀ ምቱና ከምጣኔው በተጨማሪ ለስነ ግጥም ኪነ ጥበባዊ ባህር የሚሰጠው የቃላት ምርጫው ነው። ይህንን ቀጥሎ ዘርዘር አድርገን እንመለከታለን። የቃላት ምርጫ። ስነ ግጥም ከሁሉም የስነ ጽሑፍ ዘሮች ይበልጥ ምርጥ ቃላትን ይሻል። ስነ ግጥም ከዝርው ይበልጥ ለቃላት ገላው ስስ ነው። እንደ ዝርው ጽሑፍ የዘርዛሪነት ባህሪ ስለሌለውም ሐሳብን በቁጥብነት አምቆ ነው የሚይዘው። የምቅነትን፣ የምስል ፈጣሪነትንና የክረትን ባህሪ የሚያጎናጽፉት በግብ መቺነታቸው ተመርጠው የገቡ ቃላት ናቸው። ስነ ግጥም ማንኛውንም አልባሌ ቃል ዝም ብሎ አያጉርም። በአንድ ስንኝ እንኳ ቢሆን ተገቢ ያልሆነ ቃል ወይም ሐረግ ቢገኝ የግጥሙን ኪነ ጥበባዊ ግብ መቺነት ሊያደበዝዘው ይችላል። የትክክለኛው ቃል በተገቢው ቦታ መግባት አንዱ ቃል ከሌላው አንዱ ሐረግ ከሌላው ጋር ሲቀመጥ ያለው ተጣማሪነት የሚያመጣው ፍቺ በጥንቃቄ መጤን ይኖርበታል። በስነግጥም ቃላት እርስ በርሳቸው ተቀናይተው ሲሰደሩ ገላጭ መሆናቸውንና ለግጥሙ ምትና ሙዚቃዊ ቃና መስጠታቸውን መመልከት አስፈላጊ ነው። ይህን ለማድረግ ደግሞ ገጣሚው ለቋንቋ ልዩ ስሜትና ስሱነት እንዲሁም ላቅ ያለ የቋንቋ ችሎታ ሊኖረው ይገባል። የራሱን የፈጠራ ችሎታና የግጣሚን መብት በመመርኮዝ ሐሳቡንና ስሜቱን ለሰሚው ወይም ለአንባቢው በትክክል ያደርሳሉ። ረቂቁን አግዝፈው ደብዛዛውን አድምቀው ያሳያሉ ብሎ የሚያምንባቸውን ቃላት መምረጥና በወጉ ማቀናጀት ይኖርበታል። በጥንቃቄ የተመረጡ ቃላት የተለመደንና በብዛት የታወቀን አልባሌ ነገር እንኳን አዲስ ውበት ያለውና የሚማርክ አድርገው ማቅረብ ይችላሉ። ስነግጥም ያልታወቀው ይበልጥ ብሩህ ሆኖ እንዲታወቅ፣ ያለፈው አሁን ያለ እንዲመስልና አሮጌው አዲስ ሆኖ እንዲታይ በማድረግ አንድን ነገር ድምቀትና ጉልህነት ሰጥቶ ሊያሳይ የሚችለው በጥንቃቄ በተመረጡ ቃላት ነው። ቃላቱ አሻሚ ትርጉም ሳያመጡ ተጨባጭ ምስል በመፍጠር ሰሚው ወይም አንባቢው ድምጽ እንዲሰማ፣ ቀለምና ቅርጽ እንዲያይ፣ ሻካራና ለስላሳውን እንዲዳስስ፣ መራራና ጣፋጩን እንዲቀምስ፣ ቅዝቃዜና ሙቀት እንዲሰማው በማድረግ ስሜትን የሚነኩ ከሆኑ የግጥሙ ኪነጥበባዊነት ላቅ ያለ ይሆናል። እንዲህ ለማድረግ ገጣሚው የቃላትን ባህሪ አቅምና ደረጃ በውል መገንዘብ ያስፈልገዋል። አንድ ገጣሚ ለመግለጽ የፈለገውን በግልጽ ለማሳየት ሲያስብ ከሁሉ በፊት ለዚህ ተግባር የሚያጫቸውን ቃላት ረብና ኃይል መመዘን፣ ሙዚቃዊነት፣ ስሜት ነኪነትና የገላጭነት አቅም ያላቸው መሆናቸውን መፈተን ያሻዋል። የቃላት ሐሳብ የማስተላለፍ ደረጃና አቅም የተለያየ መሆኑ ግልጽ ነው። ሁሉም ቃላት እኩል የገላጭነትና የስዕላዊነት አቅም አይኖራቸውም። አንዳንድ ቃላት ሰፊ ሐሳብን አምቆ የሚያስ ችሎታ ሲኖራቸው፣ አንዳንዶቹ ደግሞ ተራ በመሆናቸው እንዲህ ያለው አቅም ያነሳቸው ሆኖ ይገኛሉ። አንዳንዶቹ ምስል የመከሰት አቅማቸው ብርቱ ሲሆን፣ የቀሩት ደግሞ ሐሳቡን ጭራሽ የሚያደበዝዙ ይሆናሉ። ስለዚህ ገጣሚው ዓላማውን እግቡ ለማድረስ የቃላትን የተለያዩ ደረጃዎች መረዳት ይኖርበታል። ቃላት ከመዝገበ ቃላት መደበኛ ፍቻቸው ውጪ እንዲሁም ከሌሎች ቃላት ጋር በመቀናጀት አውዳዊ ፍቺ ሊኖራቸው እንደሚችል መረዳት ያስፈልጋል። ይህንም ተረርቶ ቃላትን በጥንቃቄ መምረጥ ያሻል። ይህን ለማድረግ ገጣሚው የቃላትን እማሬና ፍካሬ ፍቺ መገንዘብ አለበት። እማሬ የቃላት መደበኛ ወይም መሰረታዊ ፍቺ ሲሆን፣ ፍካሬ ደግሞ ከመደበኛ ፍቻቸው በተደራቢ የቋንቋው ተናጋሪዎች ወይም ደራሲው ለቃላቱ የሚሰጧቸውን ተጨማሪ ፍቺ የሚያመለክት ነው። ገጣሚው ቃላትን አስፍቶና ተጨማሪ ደረጃ ሰጥቶ መጠቀም ይችላል። የአንድ ቃል ፍካሬ እንደሚገኝበት አውድ እንደ ጥንታዊ አገባቡና እንደ ማህበረሰቡ ባህል ይወሰናል። ለምሳሌ ቤት የሚለው ቃል በማሪው መጠለያ ወይም ሰዎች የሚኖሩበትን፣ ከብርድ ከሙቀት ወይም ከዝናብ የሚጠለሉበትን አንድ አይነት ውቅር ያመለክታል። በፍካሬው ደግሞ እንደ አውዱ ቤተሰብን፣ ትዳርን፣ ምቾትን፣ የሞቀ ኑሮን ሊጠቁም ይችላል። ህፃን በተወሰነ እድሜ ክልል ያለ ልጅ ነው። በፍካሬው የዋህነትን፣ ለስላሳነትን፣ ንጹህነትን፣ አለመብሰልንና ለጋነትን ሊያመለክት ይችላል። በተለምዶ እባብ ተንኮልን፣ ሰይጣን ክፋትን በፍካሬያቸው ሲገልጹ እናውቃለን። ፍካሬ በጥቂት ቃላት ብዙን መናገር በማስቻሉ በግመችነቱ ከሌሎች የቃላት ደረጃዎች ይመረጣል። አንዱ ቃል በተደራቢ ፍቹ አማሃኝነት ሐሳብን አምቆ የመያዝ ኃይል ስለሚኖረው ግጥሙን ዘርዛሪ እንዳይሆን ያደርገዋል። ይህን ሁሉ ለማድረግ ከፍሎ እንደተጠቀሰው የገጣሚው የቋንቋ ችሎታ ላቅ ያለ እንዲሆን ይፈለጋል። ዮሐንስ አድማሱ እንደገለጸውም የኪነት ድርሰትን የሚጽፍ ደራሲ በቃላት ህዝባዊ ፍቺ ላይ በተለይም በፍካሬው ላይ የግሉን ፍቺ ለመጨመር ጨምሮም ፍቹን ለማስፋት፣ ለማልማት፣ ለማበልጸግና ለማደርጀት የሚሰራበትን ቋንቋ ማወቅ አለበት። የቋንቋውን ችሎታ ወይም አቅም፣ የቋንቋውን ዳር ድንበር፣ ጓዳውን፣ እልፍኙን፣ አዳራሹን፣ ቋንቋውን፣ ለዛውን፣ ወዙን ሁሉ ማወቅ አለበት። ላቅ ባለ ደረጃ እንዲያውቅም ይጠበቃል። እንዲህ ማድረግ የቻለ ከያኒ ነው እንግዲህ ግጥም ቢጽፍ የሚያምርበት፣ ስንኝ ቢቋጥር በስሜት አስምጦ ሐሳብን ሊያስቀይር የሚችል። የቃላትን ፍካሬያዊ አገባብ ይበልጥ ለመረዳት የሚከተሉትን ምሳሌዎች እንመልከት። አገር ከየጎራው ወጥቶ አንቺም ብሎ ነቅሎ ወጥቶ ግሳንግሱን ጓዙን ሞልቶ አልቆ መሳፍርትሽ ፈልቶ ባንቺ ባዝኖ ተንከራቶ እንደ ባዘቶ ተባስቶ ተንጠራውዞ ዋቶ ዋቶ አይ መርካቶ የምድር ዓለም የእንጀራ እናት ለአንዱ ርካሽ ለሌላ ሳት ለአንዱ ፍትሐት ለአንዱ ምትሐት ለአንዱ ሲሳይ ለአንዱ ፍርሃት ለአንዱ ተስፋ ለአንዱ ስጋት የግርግር የሆይታ ቋት አይ መርካቶ ያንዱን ወስዶ ለአንዱ ሰጥቶ ያንዱን ገፎ ለአንዱ አብልቶ አንዱን ነስቶ ለአንዱ አድልቶ ስንቱን ፈርቶ ስንቱን ሸሽቶ ባፈ ጮሌ ተሸልቶ አይ መርካቶ ይህ ከጸጋዬ ገብረ መድህን አይ መርካቶ በከፊል የተወሰደ ነው። የመርካቶ ትልቅ ገበያነት የገበያተኛው ብዛት የሸቀጣ ሸቀጦች አይነትና ብዛት በአጠቃላይ የሚሸጠውና የሚለወጠው ነገር የገበያተኛው ትርምስና ልዩ ልዩ ድርጊት እንዲታይ ሆኖ ነው የተገለጸው። አካባቢው በአይነ ህሊናው የመርካቶን ትርምስና ግፊያ የገበያተኛውን ውጣውረድ የሻጩንና የገዢውን ጉዳትና ጥቅም ይመለከታል። በዝነ ህሊናው በትልቁ ገበያ ያለውን ጫጫታና ሁካታ ይሰማል። በግጥሙ ተመርጠው በጠበቀ ቅንጅት የተሰደሩት ቃላት የገበያውን አጠቃላይ ስዕልና እንቅስቃሴ አምቆ ያዙ ናቸው። ብዙዎቹም ቃላት ፍካሪያዊ አገባብ ነው ያላቸው። ግሳንግሱን የሚለው ቃል የሚሸጥ የሚለወጠውን ሁሉ ያመለክታል። የሸቀጦችን አይነት በዝርዝር ከማምጣት ሁሉንም አጠቃሎ የሚገልጽ ቃል በመሆኑ ተመርጧል። በመርካቶ ለየግል ጉዳይ የሚራወጠው ሰው ብዛት ሁልቆ መሳፍርትሽ በሚለው ቃል እንድናየው ተደርጓል። መርካቶ አንዱ ሲከስር ሌላው የሚያተርፍበት፣ አንዱ ሲጎዳ ሌላው የሚጠቀምበት፣ እንዲሁም አንዱ አንዱን ሲያጭበረብር ሌላው ሲጭበረብር የሚታይበት ገበያ መሆኑን ፍትሐት፣ ምትሐት፣ ሲሳይ፣ ተስፋ፣ ስጋት የሚሉት ምርጥ ቃላት በፍካሬ አገባባቸው አምቀው ይገልጻሉ። በተጨማሪ ነቅሎ ፈልቶ፣ የእንጀራ እናት፣ እሳት፣ የህይወት አቋት፣ ተሸልቶ የሚሉት ቃላት የመርካቶን የገበያ ስል በሚገባ ለመሳል የታመነባቸው ምርጥ ቃላት መሆናቸውን ያጤኗል። በእነዚህም ቃላት ግጥሙ ያን ሁሉ የመርካቶ ግርግራዊ እንቅስቃሴ በደመቀና በሚታይ ስልት ሁካታው እንዲሰማ፣ ጥርፊያውና መራወጡ እንዲታይ ለማድረግ ኃይልና ብሩህነት አግኝቷል። ቀጥሎ የሰፈረው የሰይፉ መታፈሪያ ከሆቴል ቤቱ ቤት ፍካሪያዊ ቃላትን ይዟል። ከሆቴል ቤት የሴት ወንዱ መናገድ፣ ያንዱ ሌላውን ማግባባት፣ ራስን ማዋደድ ከሆቴል ቤቱ ቤት በአይን ለአይን ታብሮ በገንዘብ ተሳስሮ የስጋ ለስጋ ኑሮ ከሆቴል ቤቱ ቤት ከሆቴል ቤቱ ቤት መጓተት ነው መጓተት በስጋ ሰንሰለት ዝምድና ሳይኖርበት። መናገድና ስጋ ናቸው የግጥሙን ዋነኛ ትኩረት አምቀው ያዙት። ሁለቱም በሆቴል ቤቱ የሚካሄደውን የወሲባዊ ግንኙነት ሁኔታ ወይም ሽርሙጥና ለመግለጽ የተመረጡ ናቸው። ሁለቱም በተደራቢነት የያዟቸው ፍቾች ለግጥሙ ግመችነት አስተዋጽኦ አድርገዋል። በየሆቴል ቤቱ የሚታየውን የሴተኛ ዳሪዎችና የፈላጊዎቻቸውን ድርጊት ቅደም ተከተል በሆነ መልክ ያቀርባል። መደራደሩ ቆይቶም መስማማቱን በመጨረሻም ገንዘብ ከፍሎና ተቀብሎ በሁለት ሸርሟጮች መካከል የሚፈጸመውን ድርጊት አጉልተው ያሳያሉ። ስጋ ሶስት ፍቾችን ይዞ ነው የተሰለፈው፤ መቀራረብን፣ መተዋወቅንና የፍትወት ፍላጎትንና ህይወትን ወይም ኑሮን። ድርጊቱ የቆየ መተዋወቅ በሌላቸው በወዲያውኑ መተያየትና ትውውቅ ወይም መዋደድ ብቻ የሚፈጸም አስገራሚ ነገር ቢሆንም በተለይ በሴቶቹ በኩል ህይወትን ለማቆየትና ለመኖር ሲባል የሚደረግ መሆኑን ጠንክረው ይገልጻሉ የተመረጡት ቃላት። በሚከተለው ግጥም ደግሞ ማገርና ቤቴ ለፍካሬ ትርጉማቸው ተመርጠው የገቡ መሆናቸውን ያስተውሏል። ማገርህ የቤቴ ማገሩ ቢሾል ክብኝ ደርሶ ማገሬን ሊፈልግ ድንገት ተመኝቶ ልቤ ከቤት ወጥቶ ከንዳድ ከቆላ ከበረሃው ብሶ ሲያነደኝ መልሶ ማገርክም ፍለጋ ስትባዝን ከደጋ ያንተን ማገር ከኔ የኔውን ወደ አንተ ሁሉም ነገር ሞተ። በድንገት ልውጥውጥ በዚያው ጭልጥ ቅልጥ ድንገት ቢገናኙ ማን ይሆን ወሳኙ። አንድ ገጣሚ የቃላትን ፍካሬ ፈቺ በውል አጢኖ በተገቢው ዘዴ ሊጠቀምበት ይገባል። እነ ክሌንዝ ብሩክስ እንዳሉት የቃላትን ፍካሬ ፍቺ በመምረጥ የሚታይ ድክመት በልቦለድ ላይ የሚያመጣው ችግር በእጅጉ የቀለለ ነው። በፍካሬ ፍቺ ላይ የማያተኩር ልቦለድ ተቀባይነት አያጣም። ለቃላት ፍካሬ ፍቺ ትኩረት የማይሰጥ ገጣሚ ስራ ግን ባያሌው ደካማ ነው የሚሆነው። ከቃላት እማሬና ፍካሬ ፍቺ በተጨማሪ ገጣሚያን ሲመርጧቸው የሚታዩ ሌሎች ደረጃዎችና ባህሪያት ያሏቸው ቃላት አሉ። ከነዚህም ቃላተ ምሁር፣ ድምጸ ቀድ፣ ወለለት፣ ቃለ ፈጠራ፣ ቃላተ ፈጠራ፣ ዘዬ ቃላት ዋነኞቹ ናቸው። እነዚህን የቃላት ምርጫዎች ቀጥለን በዝርዝር እንመለከታለን። ቃላተ ምሁር። ቃላተ ምሁር ከሰርካዊ ቃላት ውጪ በአብዛኛው በተማሩ ሰዎች ዘንድ የሚታወቁ ወይም ከአንድ የተለየ ሙያ ጋር የተያዙ ቃላት ሲሆኑ ብዙ ጊዜ ገጣሚው የሚያስገባቸው የተለየ ግመችነት ሲሻ ወይም ሙያዊ ሁኔታዎችን ሲገልጽ ነው። ቀጥሎ የሰፈረው ከወዴት ዘረፍሽው ከተሰኘው የዮሐንስ አድማሱ ግጥም በከፊል የተወሰደ ነው። በውስጡ ቃላተ ምሁር እናገኛለን። ያን መሰል ተፈጥሮሽ መሰሉን ካልተካ፣ ያን መሰል ወረርሽ መሰሉን ካልተካ፣ ይህ ዓለም ለመኖር ከቶ መች ሊያስመካ፣ ቅኔ ውበት ዘርበሽ ሚስጥሩ ረቂቅ፣ ወርቁም እየኳሽ አንቀጹ ሳይጸድቅ፣ የግራና ቀኝ ልጅ የሰምና ወቅ፣ ቅኔ ፈታና ይታይ ይበል ብቅ። ያን መሰል ተፈጥሮሽ የፍጥረት ይባቤ፣ ያን መሰል ቁመናሽ የአካል ቅርጽ ይባቤ፣ ያን መሰል ውበትሽ የውበት ይባቤ፣ ከሀቱም ምድር እንጂ አይገኝም ከሩካቤ። ያን መሰል ተፈጥሮሽ፣ ያን መሰል ቁመና፣ ያን መሰል ወረርሽን፣ ያን መሰል ወዘና፣ ያን መሰል መከወን፣ ያን መሰል ፍጽምና፣ ከወዴት ዘረፍሽው የትስ ይገኝና። በዚህ ግጥም በሁለተኛው አርኬ የሀሳብ መግለጫው ከቅኔ መዝረፍ ጋር የተያዘ ነው። ቅኔ ዘርፈሽ ወርቁም እየኳሽ አንቀጹ ሳይዘርቅ የሚሉት አረጋት በባህላዊ የቅኔ ትምህርት አከባበል ላይ የሚባሉ የቅኔን ስርዓት የሚገልጹ ናቸው። የእነዚህን ሀረጋት ፍቺ ሊገነዘቡ የሚችሉ ከቅኔው ትምህርት ጋር ትውውቅ ያላቸው ሰዎች ናቸው። የሰምና የወርቅን ጣጣ በማስታከክ ነው የሴትዮዋን የውበት ምስጢር የገለጸው። የውበትሽ ርቀት የላቀና በምርምር የሚደረስበት ነው የሚላት ቆንጆዋን ሲያደንቃት፣ ይህ ውበት የቅኔን ነገር ለሚያውቀው ሰሚ ወይም አንባቢ ነው ይበልጥ ማራኪና ስሜት ነኪ ሊሆን የሚችለው። የተመረጡት ቃላትና ሀረጋት ምሁራዊ ናቸው የተባለውም ከዚህ የተነሳ ነው። በተከታዩ አርኬ ይባቤ ሀቱም ገጣሚው የሚያደቃትን ቆንጆ ውበት አጋኖና ከፍ ያለ ማዕረግ ሰጥቶ የገለጸባቸው ምርጥ ቃላት ናቸው። የአርኬውን ሀሳብ በውል ለመረዳትም ሆነ የሴትዮዋን ውበት ምስጢር ለመገንዘብ የእነዚህን ቃላተ ምሁር ፍቺ ማወቁ አስፈላጊ ነው። ሀተመ ማተም፣ መዝጋት፣ መቆለፍ ሲሆን ሀቱም የታተመ የተዘጋ ዝግ ስውር ማለት ነው። ይህ በፍካሬው አለመነካትን፣ አለመደፈርን፣ ንጽህናን፣ ድንግልናን ይጠራል እና ይህች የገጣሚው ውብ ካልተነካች፣ ካልተፈተነች እንደ ድንግል ማርያም ንጽህት ከሆነች እናት የተገኘች ናት። ገጣሚው ከምድራዊነት አልቆ ሰማያዊ ባህር ሰጥቷታል። በቃላት ምርጫው ከድንግል ማርያም ጋር አነጻጽሯታል። ከተለመደው ሩካቤ እንደ ማንኛውም ሰው የተገኘች እንዳልሆነች በመቁጠር የውበቷን ርቀት እንድናይ አድርጓል። ሀቱም በሚለው አንድ ቃል ይባቤ በግዕዝ ቋንቋ በቁሙ እልልታ፣ ምስጋና፣ መዝሙር፣ በደስታ ቃል የሚነገር ማለት ሲሆን በደስታ መፈንደቅን፣ መዘመርን፣ ፈጣሪን በእልልታ ማመስገንን ያመለክታል። በፍካሬውም ከመጠን በላይ በውስጥ የሚያስደስትን የሚያፍነከንክን በእልልታ የልብን ትርታ የሚያጨምርን ነገር ሊጠራ ይችላል እና ዮሐንስ አድማሱ የቆንጆዋን ተክለ ሰውነት እልል የሚያሰኝ የሚያፍነከንክ ብሎታል። ውበት ከውበት ላይ የደረብሽ አቻ የሌለሽ የቆንጆች ቆንጆ ነሽ ነው ሚላት። ይባቤና ሀቱም በቃላተ ምሁርነታቸው ምን ያህል የገጣሚውን ሀሳብ አምቀው እንደያዙና ለግጥሙም ውበት እንደሰጡት መገመት ይቻላል። የሚከተለው ኃጢአተኛዋ እማማ ከሚለው የሰይፉ መታፈሪያ ግጥም የተወሰደ ሲሆን ለቃላተ ምሁር በምሳሌነት ሊጠቀስ ይችላል። ታዲያ እንዲ ካደጉት ሁለቱ ወንድሙና እቴቱ አንድ ቀን በመሽቱ ይጫወቱ ነበር ብቻቸውን እያነሱ የድሮውን የግርዶሽ ውስጡን ጨዋታ ሎጋው ሽቦ ሆታ እንዲ በተጫወቱ ባመቱ አንድ ቀን እቴቱ ህይወቱ ቁንጢል ቅልቅል ኩርኮራ ያቀመሳት መስላ ትስቃለች እንባ ቅልቅል ሳቅ እናታ ያለች ያንጻሯን ግድግዳ እንደማንበብም ትላለች የህይወት ስንክሳር የራሷን ወበዛቲ እለት ጽንሰት ወለተ ስትጫወት መስለ ፍቅረኛዋ ወጣት ወበዛቲ እለት ጽንሰት ወለትና መስለ ፍቅረኛዋ ከግዝ ቋንቋ የተወሰዱ በመሆናቸው ምድባቸው ከቃላተ ምሁር ነው ትርጓሚያቸው ግልጽ ሆኖ በውል የሚሰማው ግዙን ለሚያውቀው ሰው ነው ገጣሚው ልጅቷ በዛች እለት አረገዘች ከፍቅረኛዋ ጋር ስትጫወት በማለት ሐሳቡን ለመግለጽ ይችል ነበር ግን ይህን አልመረጠም ለሱ ምናልባት ይህኛው ይበልጥ ገላጭ ይበልጥ ምስጢራዊ አልሆነለትም ይሆናል ሌላም ምክንያት ይኖረው ይሆናል ለሱ ይበልጥ ግመቺና ማራኪ ሆነው በሐሳቡ መግለጫ ድርጊቱን በቃላተ ምሁር ማሳየት ነው ቀጥሎ የሰፈረው ደግሞ ህይወት ከመለው የመንግስቱ ለማግጥም በከፊል የተወሰደ ሲሆን ለቃላተ ምሁር በተጨማሪ ምሳሌነት ሊጠቀስ ይችላል በግጥሙ ውስጥ ኬክሮስ መፍርህ መርዕድ እና መደንግጽ ቃላተ ምሁር መሆናቸውን ያስተውሏል ስተት ነው መሰለኝ ሰበቡን መሻት ለምን እንደው ማለት ለምን ምክንያት ለምን እንደውንበል ለነን እንግደፋት ታዲያ ዓለም ምንድነች ምንድናት ህይወት የሆነችው በዛ ይህነች እንላት ራሴም ጥያቄም የህይወት ደቂቃ የህይወት ኬክሮስነን አለቀ በቃ ከንቱ ነው ወዳጄ መተርጎም ማተት ይህ ቢሆን ይሆነ ስለዚህ ማለት መልሳችን ዝም ሊሆን ላናውቀው አንልፋ ከዝም ለበለጠው ራሳችን ይደፋ ግሩም ነው አንበል ከንቱ ነው አንበል ድንቅ ነው አንበል እጹም ነው አንበል ታምር ነው አንበል አንበል ነው ቆንጆ መፍርህ ነው አንበል መርዕድ መደንግጽ ላንቃ እስኪሰነጠቅ ምላስ እስኪነቃ የሚባለው ሁሉ ቢደመር ላይበቃ ግሩም ነው አንበል ድንቅ ነው አንበል አጥጋቢም አይደለ ያውም ዝም እንኳን ጋን ሲታጣ ጊዜ ምንቸት ይሁን ጋን እንዲያውም እንደመም ቃል ፍሬ ላይ ሆነ ካፋችን አይወጣ ህይወት አትርከስ አለዚያ አይቻለም የህሊና ክስ ድምጻቀድ ቃላት ቃላት ያንድን ነገር ድርጊት ወይም እንቅስቃሴ በመቅዳት ይፈጠራሉ ለምሳሌ ፏፏቴ ውሃው ከከፍተኛ ቦታ ቁልቁል ሲወርድ የሚያሰማው ድምጽ በመስማት የተፈጠረ ቃል መሆኑ ያስታውቃል። ጢንዚዛ ጢንዝዛ የሚባለው ነፍሳት ከሚያሰማው ጢዝ ከሚለው ድምጽ የተፈጠረና ለነፍሳቱ የተሰጠ ስያሜ መሆኑ ግልጽ ነው። አንቀጨቀጨ ቆረጣጠመ አንገጨገጨና አንደቀደቀም ድርጊቱ ሲከወናወን ከሚሰማው ድምጽና ከእንቅስቃሴው ሁኔታ የተፈጠሩ ናቸው። በዚህ አይነት ዶሮ ይኮኩላል ላሞቹ ያምባሉ ወይም የዝምቡ ዝዝታ የንቡ እምምምታ ሲባልን ሰማለን እንዲያሉት ቃላት ድምጽ አቀደም የሚባሉት ናቸው ድርጊትን ከድምጽ ጋር ስለሚያቀርቡ ግመቺነታቸው ከፍ ያለ ነው አንዳንድ ገጣሚያን ድምጽ አቀድ ቃላትን በመምረጥ ሐሳባቸውን ሲገልጹ ይታያል የሚከተለውን ምሳሌ እናጥን ለስራ ጓዶቼ ለመምህራን ለስራ ጓዶቼ ለመምህራን ይሁዴ ቡጩ ቡጭታ የምባየም ቀረርታ የስሜት መታወክ እያዩዋቸው ከመድረክ የጽህፈት ቤት መድረክ አለቆቼ እንባ ጠባቆቼ ጓደኞቼን እዋቸው እርቧቸው የበሉም አይመስሉ ሁሉም ተኮሳትረው እያሰላሰሉ ሲሉ ምን በለው እበላው ምን እጠጣው እሞተው እቀበረው ወይግሩም እንዴት ለሆነው ነው ደግሞ ሲሉ ምን ይበሉት ምን ይጠጡት ይሞቱት ይቀበሩት ወይ ግሩም እንዴትስ ሊወጡት ይህን ክረምት ሚስቴና ልጆቼ ሳልቅጠሉ እኛ ዘመዶቼ አሁንም ይህንኑ ሲሉ በሹክሹክታ ሹክሹክታው ተባስቶ በህምታ ጉርምርምታ ቻቻታ ጫጫታ በድምጽ በአበል ግቢው ስኪምታታ ድምጽ የመርኮኞች ሮሮ ስቃዩ ሲበዛ ተሳስሮ የግፍግፍ እንዲያለ ነገር ጫንቃው የሚላጠው በድገት ቀንበር የማስተማር ቀንበር የመርኮኛ መንጋ መስሎ በጽፈት ቤቱ ግቢ ተንጣሎ በዚህ ቅጥም ቡጩቡጭታ ቀረርታ ሹክሹክታ ህምታ ጉርምርምታ ቻቻታና ጫጫታ ድምጽ አቀዶች ናቸው ለግጥሙ የሰጡትን መስል ፈጣሪነት ያጤኗል ተከታዩ ማን ነው ምንትስ ከሚለው ከጸጋዬ ገብረ መድን ግጥም የተወሰደ ድምጽ አቀድ ቃላት ያሉበት አርኬ ነው ስለዚህ አንዳንዴ ብቻ አልፎ አልፎ ብቻ ላንዳፍታ ሐሳቤም ስጋዬም አብሮ ትንፋሼም ሲያገኝ ፎይታ ምንትሶች ለምትሉን የለንምና ጸጥታ ከዚያች ከሌቱ ጣውረድ ከቀን መኝታው ድውታ ላመልታህል ብቻ ድንገት ለሐሳብ ንቃት ለትዝታ ገለል ቀለል ሲለኝ ከሱንቱ ሆይታና ዋይታ ካዳር ዋጋው ካንድ ጊዜው ከሂሳብ ዛቻው ቆይታ ከግራ ማፎን ቀረርቶ ከድም ድሙ ካካታ ከሙዚቃው ሆያ ሆዬ ከናላ ወቀጣው ፋታ ከዳንኪራው ውትርና ግትር ከመጠጡ ብዥ ድንብር ትንሽ የህሊና ሰላም አገኘው ስል የሚለኝ ቅር እንደገና ለብቻዬ የልቤን ቁስል የሚያጭር አለብኝ የሐቅ ብትር ነፍሴን ከሶ እሚያከራክር ድውታ ሆይታ ዋይታ ድም ድሙ ካካታ ሆያ ሆዬ ውትር ግትር ብዥ ድንብር ገጣሚው ለተለየ ግመርጦ ያስገባቸው ድምጸ ቀድ ቃላት ናቸው ድርጊቱን ከነድባቡ በአይነ ህሊናችን እንድናስተውል ያግዛሉ ቀጥሎ የሰፈረው የፈቃድ አዘዘ ግጥም ድምጸ ቀድ ቃላትን ይዟል በመጀመሪያው አርኬ ብቻ 6 ያህል ድምጸ ቀድ ቃላትን እናገኛለን ትዳሬ ዘጥ ረጭ ዘጥ ረጭ ጋብቻ አቅጥጦ እንደበግ መውደድ በጥርስ ብቻ በዘውድ በማርቼዲስ በኬኩ በቻቻ ዘረጥረጥ ዘረጭረጭ ቦጭቦጭ ጋብቻ ያንሶላውስ ፍቅር የሶፋ ላይ ዛሩ እንስሳዊው ጠገግ አውሪያዊ ትዳሩ በኔኛኛው በኩል ወከክ ሳም ሳብልም ስለምለም ጭልጥልጥ ቅልጥልጥ ጋብቻ የተሳሳሙ ሁለት ነፍስና ነፍስ ብቻ አጣጥሞ ትኩር ትኩርኩር እይት እይትይት በቀስታ እንዲያው በለሆሳስ እንዲያው በዘግታ ፈገግ ነፍስ ውስጥ ፈገግ ልብ ላይ በቀስ በሹክሹክታ ያንን እትም አይን ውስጥ እትምትም እፊት ላይ ስሜትን ማጓጓዝ ኮቴ ሳያሰሙ በነጭ ፈትል ላይ መስለምለም በሐሴት በደስታ ሲሳይ ሲያሰኝሽ ሲያሰኘኝ መቆየት አልቻልኩም አሁንስ ለዋጥህ ነይ ለዋጥሽማይ ቋንቋዬ ባይገልጸው አስለምላሚው ጉዘት ትዳሬሱ ነው ወለለት ቃላት ገጣሚያን ከሚመርጧቸው ቃላት ማከል ወለለት አምጭ ቃላት ይገኛሉ እነዚህ ስሜት ከነ ሙዚቃዊ ቃናው እንዲገኝ ለማድረግ የሚመረጡ ሲሆኑ በድግግምና የቃላቱን መድረሻ ድምጾች አከታትሎ በማምጣት የሚፈጠሩ ናቸው እንዲያሉት ቃላት የሚገልጸውን ነገር ምናባዊ ስዕል በመሳል አንባቢው እንዲመለከተው ያደርጋሉ የሚከተለው ግጥም ወለለት ቃላትን ያዘ ነው ከዚያን አባ ጉዳ የመታሐራው ባላባት የጠፍር ጫማውን አንጠልጥሎት ጎንበስ አለ ራሱ ለራሱ ሊያጠልቅ ከዚያን የድግሱን ነገር ሊያጥያይቅ እና ጎንበስ አለ ከምርምሩ ስጋ ከግሩ ለመدرس ታምቆት ተጨርንቆት ትንፍስ ትንፍስ ቁና ቁና ሲጨርስ ብሎት ቀና የበሳሳ መሬቱን በዚያ የእርፍ ምርኩዝ አለው አንደኛውን በልጫም ፈረስ ናገስግስ አሁኑኑ አሁን ድታመጣ ወሬውን ሙሽሮቹ ጀምረው እንደሆን መረዳት የሀብታችን መጠን እንጀራችን የቱን ያህል የቱን እንደሆን ይህን ብሎ ጀመረ አባ ጉዳ መጎብኘቱን ከዳስ ዳስ እዳስ ከጓዳ ጓዳ የሰው ጉንዳን ኋላ ኋላው ትርምስምስምስ እርሱ ፊት ፊት ገበስ በስበስ ገንደስ ደስደስ ከዚያንም ሲሻ አንዳች ማጣራት ስለሆነው ነገር ስለሆነው ማለት ያደርጓር ግራ ቀኙን ገርመም እና ሲገረምሙም ጭጭ ምጭጭ ዝም እኛ እኛ እኛ የዙሮቹ የሰው ጉንዳን የሰው ጉንዳኖቹ በአባ ጉዳ ዙሪያ የጉንዳን ስጦቹ አባ ጉዳ ሆንም አሁንም ባጀቦቹ ጎረጥረጥረጥ እና ጀቦቹም ትርምስምስምስ ገለጥለጥለጥ የመታሐራው ባላባት አይኖቹ ወዳዩበት እና አሁንም ጭጭ መጭጭ ጸጥ የመታሐራው ባላባት ትዛዝስኪሰጥ እነዚህ ያ እዚህ ላይ ያሉት ባለወለለት ቃላት እንቅስቃሴንና ድርጊትን አግሉቶ ስላዊ በሆነ መልክ ለማሳየት የተመረጡ ናቸው። ባላባቱን የሚከተሉት ሰዎች ብዛት ትርምስምስምስ የባላባቱን ግዙፍነት ግርማ ሞገሳዊ አካሄድ ገበስበስበስ ገንደስደስደስ የሚሉት ቃላት ለአይነ ህሊና እንዲታየ ማድረግ ኃይላላቸው የባላባቱን ልዩ አይነት አስተያየት ገርመመመም እና ጎረጥረጥረጥ ያጀቦቹን መንገድ መልቀቅ ደግሞ ገለጥለጥለጥ በማለት ደራሲው ስልስሏል። ወለለቱ ቅርጽንና እንቅስቃሴን ከመሳየቱን በላይ ለግጥሙ ሙዚቃዊ ቃና ሰጥቷል። በተከታዩ የፊርማ ያለሙ ግጥም ወለለት ቃላትን እናገኛለን። ልፍ ልፍ ልፍ መሞት ነው እንጂ ልክ ሙትት እፍቅር ላይ አፍ እንዳይናገር አይና ተኩሮ እንዳይ ምላስ ሲቆላተፍ ልቦና ሲሰለብ እጅ ሲንደፋደፍ ተፍተፍ ተፍተፍ ሙቀት ነው እንጂ በሚወዱት እጅ ነፍስ ልትወጣ ስታጣጥር ስትጥር እጅግሯን ስትወጥር አካል ሲንጠራራ ምን ነው አበቀረ ሐኪም ባልተጠራ በእውነተኛ ፍቅር ወርቆ ለሚሞተው ወጌሻ በጠፋ ዶክተሩን ባቃተው ጆሮም እንዳይሰማ አይምሮ እንዳይነቃ ሙትት ነው ልኩ ማርከሻ ፍለጋ ስለምለምለም ጥፍት ሙትትትት ነው እንጂ መፋቀር ምና ምን ይትሳትቀር ዝንጥ ዝንጥፍጥፍ ዝልፍልፍ ዝልፍልፍ ኩልትፍትፍ ኩልትፍትፍ እልፍ እልፍ እልፍልፍልፍ የሚከተለው ግጥምም እንዲሁ ወለለት ቃላትን ያዘ ነው። እዚሁ አለች የነበራትን ይዛ ያልነበራትን ጨምራ ብሩህ ዜማዋን አዚማ በሐሴት ጨፍራ ዳንኪራ አስክስቷን አሳምራ ከዚህም ከዚያም ሰምራ ፍልቅ ፍልቅልቅልቅ ድምቅ ድምቅምቅምቅ ደሞ ድብዝዝ ድብዝብዝብዝ አሁን እሳት አሁን ውሃ የሆነች ይሄው ዛሬም እዚህዋለች እኡታና እልቷን አስረቅርቃ ዝማሬና አየየዋን አደማምቃ በመፍካቱም በመርገፉ ማሸብርቃ ግልጽ ሆና ተደብቃ ድክም ድክምክምክም ስንፍ ስንፍንፍንፍ ደሞ ጥንክር ጥንክር ክርክር አሁን ብረት አሁን ጨርቅ የሆነች ይሄው ዛሬም እዚህዋለች።